يا أيها الناس اعبدوا ربكم الذي خلقكم والذين من قبلكم لعلكم تتقون الذي جعل لكم الأرض فراشا والسماء بناء وأنزل من السماء ماء فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون وإن كنتم في ريب مما نزلنا على عبدنا فأتوا بصورة من مثله وادعوا شهداءكم من دون الله إن كنتم صادقين فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين يا أيها الناس اعبدوا ربكم الذي خلقكم لأنت سواج هو إلى الله سبحانه وتعالى لأنت هلاتشون ياسكنينا يفتراتشو يوانون جيتاتشون ببتشينينا تتقذنا أملكوت الذي خلقكم أي أوجدكم من العدمي كال نبراتشو ياسكنياتشونا يامتاتشو يوانون جيتا والذين من قبلكم اندقنا كنا انتبافت ينبرو أباتشاتشون الناك إدماتشاتشون بتمسا سايملكو ياسكنينا يفترى يوانون جيتا تقذلت لعلكم تتقون إهنم يادرقاتشون دوانا بلزي عالم وانا بمجو عالم كتفاتنا تقودات تدين علاتشونا تعملت علاتشو إلا እና እንግዲህ ቀደም ሲል የሰው ልጆችን በሶስት መደብ ከፍሏቸው ነበር መጀመሪያ ሙተቂን በማለት ሙተቂን ምን አይነት ባህሪያት እንዳላቸው ከገለጸ በኋላ በመጨረሻ አላህ Subhanahu Wa Ta'ala በትክክለኛ መስመር ላይ ያደረጋቸውና በመጭም ዓለም ዲለኞች የሚሆኑት እነርሱ ብቻ ናቸው በማለት ያጠቃለል ቀጥሎ ደግሞ የነሱ ተቃራኒ የሆኑትን ከሃዲዎችን አንስቶ ከሃዲዎች ደግሞ ቢመክሯቸውም ባይመክሯቸውም በህይወታቸው ላይ ምንም አይነት ለውጥ የማያመጡ ደረቆችና ግስሮች እንደሆኑ ገልጾ እነሱም ደግሞ ለዘላለም ውርደትና ለከባድ ቅጣት የታጩ መሆናቸውን አሳይቷል ነበር። ከዛ በመቀጠል ደግሞ ሶስተኛዎቹ ክፍሎች ከወዲህና ከወዳ እየዋጀቁ ወይም ከአማኞቹ አልሆኑ ባንድ ፊቱ ወይም ከካሃዲዎቹ ከሁለቱም ለመሆን የሚሞክሩና የሚያስቸግሩ ክፍሎች እንዳሉ ገልጾ በስፋት ስለነዚህ በጣም ሰፋ አድርጎ ለ13 አያቶች በመቀጠል ታብራራ በኋላ ሁሉንም እንግዲህ ማንነታቸውን አጋልጾ ሲያበቃ ከዛ አጠቃላይ ጥሪ ያቀረበላቸው ማለት ነው። አማኞችም በእምነታቸው እንዲጠኑና እንዲበረቱ ካዲዎችም ከከደታቸው እንዲመለሱ ሙናፊቆችም ደግሞ ንፋቃቸውን እንዲያስወግዱና አቋማቸውን እንዲያስተካክሉ አንድና ወጥ ወደ ሆነ ወደ ተውሂድ ጎዳና ገበዛቸውና ጠራቸው ማለት ነው። ቢስሚላህ ያ አዩሃናስ የሚለው እንግዲህ ሙእሚንንም ካፊረንም ሙናፊቅንም ስለሚያካትት እናንተ ሰዎች ሆይ ይላል ሁሉንም ማለት ነው። እና ይሄ መላእክታችሁን ተውና በመጀመሪያዎቹ ቡድኖች መስመር በመጠቃለል ሁላችሁም አንድ ብቻውን ሆኖ የፈጠራችሁንና ያስገኛችሁን እናንተን ብቻ ሳይሆን ከእናንተ በፊት የነበሩ አባቶችና ቅድመ አያቶቻችሁንም ጭምር ያስገኘላችሁ የሆነውን ጌታ በብቸኝነት አውቃችሁ አምልኩትና ተገዙት በማለት ሁላችሁንም ወደ ተውሂድ ጎዳና ያጋበዛቸው ማለት ነው። ይህንን ያደረጉ እንደሆነ በዚህ ዓለምም በጌታ ተመወቀስና ተመኮነን እንደሚድኑ እንደገና በመጪው ዓለም ደግሞ ከዘላለም ውርደትና ቅጣት እንደሚያመልጡ ተፋቃል በመግባት ግብዣውን አቀረበላቸው ማለት ነው። እንግዲህ በዚህ በጥሪውና በግብዣው መሰረት ያአላህ Subhanahu Wa Ta'ala ጥሪ ያከበሩና ፍቃዱን የተከተሉ በዚህ ዓለምም ከተመሳቀለ የሰይጣን ኑሮ እየወጡና እየዳኑ በመጪው ዓለም ደግሞ ለዘላለም ጽድቅና ክብር እንደሚበቁ አያጠራጥረም ማለት ነው። እዚህ ላይ እንግዲህ አላህ Subhanahu Wa Ta'ala ወደ ዑቡድያ በሚጠራቸው ጊዜ ምክንያቱንም ጭምር እየጠቆመ ነው። አንድ ጌታችሁን ተገዙ ሲል አለዚ ኸለቀኩም አለቀጥሮ ማለት ነው። እሱ ብቻውን እናንተንና ከእናንተ በፊት የነበሩትን ትውልዶች ሁሉ የፈጠረ ይላል። በዚህ ደረጃ እንግዲህ ጌታ ነኝ ብሎ የሚቀርብ የለም ከአላህ በስተቀር። የአላህ ተውሂድ እንግዲህ እዚህ ላይ ነው ዋናው ምስጢሩ ያለው ማለት ነው። ሌሎቹ እንደናንተው ተፈጣሪዎች እንጂ ፈጣሪዎች አይደሉም። ሁላቸውም እንግዲህ ፍጡር መሆናቸውን አውቃችሁ ሁሉንም ነገር እርግፍ አርጋችሁ ተውና ለኔ ለአንድና ለብቸኛው ፈጣሪያችሁ ብቻ ተገዥዎችና ታዛዦች ሁኑልኝ ነው የሚለው አላህ Subhanahu Wa Ta'ala። በመፍጠር የተጋራና እሱን የተካፈለ እስከለለ ድረስ አምልኮት በመቀበልም ከሱ ጋራ ሊሰለፍና ሊሰየም የሚገባው ማንም የሌለ መሆኑን አውቃችሁ በመቅጠሬ ብቸኛ እንደሆንኩ ሁሉ እናንተም ደግሞ እኔን ስትገዙና ስታመልኩ ብቸኛ አድርጉኝ። ይሄ የሆነ እንደሆነ እናንተ የምትድኑትና ተቅጣት የምታመልጡት ነው የሚለው። አለበለዚያ እኔ ብቻዬን ፈጥሬ ከፍጡሮች መካከል የተለያዩትን ክፍሎች ከኔ ጋር እየደረደራችሁ የምታመልኳቸውና የምትገዟቸው የምትፈሯቸውና የምታከብሯቸው የምትጸልዩአቸው የምትነዘሩላቸው የምትሳሉላቸው የሆኑ እንደሆነ እኔ ብቻዬን ፈጥሬ እንደገና በአምልኮት ግን ተቀናቃኞች በዙ ማለት ነው። ይህ ከሆነ እንግዲህ እኔ ጋር በእጅጉ የምትጣሉ መሆናችሁን አውቃችሁ መጠንቀቅ አለባችሁ ይላል ማለት ነው። እዚህ ላይ እንግዲህ አላህን በብቸኝነት መገዛት ወይም ማምለክ በሚባልበት ጊዜ ሰዎች ማምለክ የሚባለውን ነገር ጠንቅቀው ስለማይረዱ ተሰገርንና ተጾምን ከዛ ሌላ ያለውን እንቅስቃሴ ለፈለግነው ነገር ብናደርግም ሽርክ አይመጣብንም ይመስላቸዋል ማለት ነው። በአጠቃላይ የዒባዳ ክፍሎችን ማወቅ አለብን። ዒባዳ በብዙ መልክ ነው የሚገለጸው ማለት ነው። ያን ዒባዳ የተባለን ነገር ለአላህ ብቻ ማዋል ሲገባ ለተለያዩ ነገሮች በቀጥታም ሆነ በተዘዋዋሪ መንገድ የምናውለው የሆነ እንደሆነ ወደድንም ጠላንም እኛ አወቅነውም አላወቅነውም ዝሮ ዝሮ በአላህ ሌላን ነገር ማጋራት የሚባለው ነገር እንደሚመጣ አያጠራጥርም ማለት ነው። ስለዚህ አንድ ሰው ተሽርክ ጠልቻለሁኝ ኢባዳዬ ወይም አምልኮቴ ለአላህ ብቻ ነው ለማለት መጀመሪያ የኢባዳ ክፍሎችን ማወቅ አለበት ማለት ነው። ያላወቀውን ነገር ይዤዋለሁ ወይም ትቼዋለሁ ማለት አይቻልምና ማለት ነው። እና ስለዚህ እንግዲህ አላህ ሱብሃነሁ ወተዓላ ተውሂድ የሚባለውን ነገር የሁሉም ነገር መሰረት አድርጎ ነው ያስቀመጠው። እሱ ላይ መሰረቱ ከተናጋ ይህን ዓለም የሚሞላ የኢባዳ አይነት ደግሞ ሁሉ ቢሰራ ዋጋ የለውም። በአላህ ብቸኝነትና በብቸኝነት ተመላኪነቱ የሚጠራጠር ሰው ካለ ከዛ በኋላ እድሜ ልኩን ቢሰግድ እድሜ ልኩን ቢጾም ወይም ያለ ንብረቱን ዱንያ የሚሞላ ጸጋ ቢለግስም ተውሂድ እስከሌለው ድረስ ያን ሁሉ ከንቱ ነው የሚሆነውና ተቅጣትም አያመልጥም ነው የሚለው። ከሁሉም በፊት ተውሂድ መጠበቅ አለበት። ከዛ በኋላ በሱ ላይ ተመስርቶ ሌሎቹ ኸይራቶች ሁሉ ዋጋ ያወጣሉ ማለት ነው። አለዚ ጃለ ለኩም አልአርድ ፍራሻ አሁንም በብቸኝነት እንድትገዙትና እንድታመልኩት የሚፈለገው ጌታ ሌላም ውለታ አለው በእናንተ ዘንድ ነው የሚለው። እሱ ምንድነው? ይህችን የሰፈራችሁባትንና የምትኖሩባትን መሬት ለእናንተ ምቹ አድርጎ የደለደለላችሁ ነው፣ እንደ ምንጣፍ የዘረጋላችሁ ማለት ነው። ብትቀመጡባት፣ ብትተኙባት፣ ብትቆፍሯት፣ የፈለገውን ነገር ብታደርጓት ይህን አረጋችሁኝ ብላ የማትቃወም በጣም ምቹና ለእናንተ ተገዥ አድርጎ ይህችን መሬት እየዘረጋና ያዘጋጀላችሁ የሆነ ጌታ ነው። ታዲያ እሱ ባዘጋጀው መድረክ ሌላ እንደገና በአዲያን አማልክቶችን እንዴት ትደረድራላችሁ ማለት ነው። ሌሎች ጌቶች ካሉ እኔ መሬትን ስፈጥርና ስደለድል አብረው ማዘጋጀት ነበረባቸው፣ እኔ ብቻ ፈጥሬ ግን እነሱ እንደገና ሊመለኩ አይገባቸውም ማለት ነው። ወሰማ ቢና ሰማይን ደግሞ ከላይ እንደ ጣራ አድርጎ ያለምንም መደገፊያና ማንጠልጠያ በባዶ አየር ላይ ያስቀመጠላችሁና የሰየመላችሁ የሆነውን ጌታ በብቸኝነት ተገዙና ታዘዙ ይላል ማለት ነው። እና እንግዲህ የመጀመሪያው ውለታ እኛን ራሳችንንና ከኛ በፊት የነበሩ ወላጆቻችንን ማስገኘቱ ሲሆን ከዛ ቀጥሎ ደግሞ ሰዎች ከተገኙ በኋላ የሚኖሩበትና የሚሰፍሩበት ቦታ አስፈላጊ ነውና ይህን ማስገኘት የውለታውና የጸጋው ሁሉ መጀመሪያና መሰረት ነው ማለት ነው። ይህንን ያደረገላችሁ ነው አላሁል ዋሂድ ማለት። እዚህ ላይ መሬትን የዘረጋላችሁ የደለደለላችሁ በሚባልበት ጊዜ መሬት እንደምንጣፍ ሰጥ ብላ የተዘረጋች ነገር ናት ማለትን አያመለክትም። መሬት በመሰረቱ በአሁኑ ጊዜ እንደተረጋገጠው ክብ ናት፣ እንደ እንቁላል የተከበበች ነገር ነች ማለት ነው። እንደኳል ታዲያ የተዘረጋች ሲባል ይህንን ክብነቷን የሚቃወም ነው ሊባል አይገባውም ማለት ነው። ምክንያቱም ከግዝፈቷ የተነሳ አንድ ነገር ግዙፍ ሆኖ ክብ ሲሆን ማንኛውም በላው ላይ ያለው ነገር በሱ አካባቢ ያለው ነገር የተዘረጋና ሜዳ ሆኖ የሚታይ እስከሆነ ድረስ ዝርግ ነው ማለት ይችላል ማለት ነው። በአጠቃላይ ይዘቱና ሁኔታው ሲታይ ግን ጥቅልና ክብ ነው ማለት ይቻላል ማለት ነው። ለምሳሌ ጭንቅላት ክብ ነው። ራስ ላይ የራስ ቅማል በምትንቀሳቀስበት ጊዜ በሱ አቅም የሱ እግር የሚያርፍበትና አካባቢዋ ሜዳ ሆኖ ነው የሚታያት ማለት ነው። ምክንያቱም ራስን በአጠቃላይ ዳር ስተዳር አታየውም። እሷ የቆመችበት አካባቢ ሜዳ ሆኖ ሲታያት በእሷ አስተሳሰብ ዝርግ ይመስላታል ማለት ነው። በአጠቃላይ መልኩ ሲታይ ግን ክብ ነው ማለት ነው። አሁንም መሬት እኛ እንግዲህ አንድ አካባቢ ላይ ቆመን በመናያት ጊዜ ዝርግና ሜዳ ሆና ነው የምትታየን። ግን በአጠቃላይ ዛቷ በሚታይበት ጊዜ ክብ መሆኗ የማይቀር ነገር ነውና በእኛ አስተሳሰብ ደረጃ ነው ዝርግ አድርጎ አንጥቆላችሁ ብሎ የሚናገረው ማለት ነው። ሰማይን ደግሞ እንደ ጣራ ከላይ ያደረገላችሁ ነው። እሷ እንደ መኖሪያ እንደ ግድግዳ ወይም እንደ ቤት ሆና ምድር እንደገና ሰማይ ደግሞ እንደ ጣራ ሆነው ሁለቱ ተሳስመውና ተባብረው ነው ለሰው ልጆች መኖሪያ ሊሆኑ የቻሉት። በዚህ መልኩ እንግዲህ ይሄንን ትልቅ መድረክ የፈጠረና ያስገኘ የሆነ ጌታ ለእናንተ ብቻኛ ባለቤታችሁ መሆኑን አውቃችሁ ለርሱ ብቻ ተገዙና ታዘዙ ይላል ማለት ነው። እንደገና ደግሞ እናንተን ብቻ ፈጥሮ እንደገና የምትኖሩበትን መሬት ደልድሎ ከላይም ጣራ ሰማይን ቢዘረጋም መሬትና ሰማይ እንደገና ሲሳይ የሌላቸው ከሆነ ደግሞ ለመኖር የማያስችሉ መሆኑ ስለሚታወቅ ወአንዘለ ሚነስ ሰማይ ማአለ ከወደ ሰማይ በኩል ደግሞ ዝናብን ያወረደላችሁ የሆነ ጌታ ነው ይላል። ዝናብ እንግዲህ በመውረዱ መሬት የተለያዩ አዝመራዎችንና አትክልቶችን ፍራፍሬዎችን ታበቅላለች። ከዛ ከሚበቅለው ሲሳይ በመመገብ ሰዎች ለመኖር ይችላሉ ማለት ነው፣ ለራሳቸውም ለእንስሶቻቸውም። ፈአኽረጀ ቢሂ ሚነት ተመራቲ እና በዛ በዝናብ አማካይነት የተለያዩ አዝመራዎችና ፍራፍሬዎችን ያበቀለላችሁ የሆነ ጌታ ነው። ሪዝቀን ለኩም ለእናንተ ሲሳይ ይሆንላችሁ ዘንድ ይላል። ታዲያ ይህን ሁሉ ያደረገውን ጌታ ማንንም ምንንም ሳታጋሩ በብቸኝነት ልታከብሩትና ልታመልኩት ይገባዋል ማለቱ ነው። ፈላ ተጃአሉ ሊላሂ አንዳዳ ይህን ሁሉ ያደረገላችሁ እሱ ብቻውን ከሆነ እናንተም ደግሞ እሱን ስትገዙና ስታመልኩ ለአላህ አጋርና ቢጤ ወይም መሲል አታድርጉለት ይላል። ወአንቱም ተዕለሙን እናንተ ከአላህ በስተቀር እናንተንም ሆነ ዓለማችሁን የፈጠረና ያዘጋጀ የሚያንከባክብና የሚመግብ የሌለ መሆኑን ልባችሁ እያወቀ እንደገና ሌላ አጋሮች ያሉት ይመስል በአምልኮት ለሌሎቹ አድርሻ አታድርጉላቸው ይላል። ወይም እንዲህ አይነቱን ጌታ በብቸኝነት ማምለክ ሲገባ እንደገና ማጋራት በእጅጉ የሚያስቆጣው መሆኑን እያወቃችሁ በግድየለሽነት እንደገና በጌታችሁ የተለያዩ ነገሮችን አታምልኩና አታጋሩ በማለት ያስጠነቅቃል ማለት ነው። እና በሌላ አባባል እንግዲህ ተውሂደል ኡሉሂያና ተውሂደል ሩቡብያ የሚባለውም ከእንዲህ አይነቶቹ አያቶች ነው የሚወሰደው ማለት ነው። ተውሂድ ሲባል እንግዲህ የተለያዩ ዘርፎች ይኖሩታል ማለት ነው። በአንደኛ ደረጃ በፈጣሪነቱ ጌታ ብቸኛ ነው የሚለው ተውሂድ ነው። እሱን የመሰለ ወይም የሱ አጋርና ተባባሪ የሆነ ሌላ ጌታ የለም ማለት ነው። በፈጣሪነቱ ብቸኛ ነው ስንል በፈጣሪነቱ ብቸኛ ነው ብሎ ብቻ መቆሙ በቂ አይደለም። በፈጣሪነት ብቸኛ ከሆነ በአምልኮትስ አጋር አለው የሚል ጥያቄ ይነሳል ማለት ነው። በአምልኮትም አጋር የለውም። ሁሉን ነገር የፈጠረው እሱ ብቻ ከሆነ ሁሉም ነገር ደግሞ እሱን ነው ማምለክ ያለበት እንጂ ከሱ ሌላ የሚመለኩ ነገሮች ሊኖሩ አይገባቸውም የሚለው ሲጨመር ተውሂድ አልዑቡድያ ወይም ተውሂድ አልኡሉሂያ የሚለው ይመጣል ማለት ነው። ይህ ጊዜ እንግዲህ ተውሂድን በተሟላ መልኩ ተቀበልነው ማለት ነው። እንደገና ደግሞ ሶስተኛም ዘርፍ ይኖረዋል። ጌታ እንግዲህ በዚህ ደረጃና በዚህ ባህሪው ላይ የተለያዩ ስሞችና የባህሪያት መገለጫዎች ይኖሩታል። ወሊላሂ አስማኡል ሑስና ፈድዑሁ ቢሃ እንደተባለው ማለት ነው። ለአላህ መልካምና ውብ የሆኑ መጠሪያዎችና የባህሪያት መገለጫዎች የማዕረግ ስሞች አሉት። በእነዛ በክብርና በማዕረግ ስሞቹ ጥሩትና ጸልዩት እንጂ በሱ ሌላን ነገር አታጋሩ ይላል። ስለዚህ እንግዲህ 99 የሚሆኑ የተለያዩ የክብር ስሞች አሉት። እነዛን ሁሉ ለእርሱ ብቻ ማዋል ይገባናል። ከነዛ ስሞች እንግዲህ አንዱንም ለሌላ ከሰጠን በሱ እንዳጋራን ይቆጠራልና ተውሂድን በዚህ በሶስቱ ዘርፉ አሟልተን ስንቀበለው ነው ትክክለኛ ልንሆን የምንችለው ማለት ነው። አንደኛ በፈጣሪነቱ አጋር ወይም መሲል የለውም ማለት፣ በሁለተኛ በፈጣሪነት ብቸኛነቱ ከታወቀ በተመላኪነቱም ብቸኛ ነው ማለት፣ በሶስተኛ ደረጃ ደግሞ የክብርና የማዕረግ ስሞቹ ለእርሱ ብቻ የተገቡ ናቸው እንጂ የእሱ ስሞች ለማንም አይሆኑም ብሎ ማመን፣ እነዚህን ሲያሟላና ሲያካትት ነው ተውሂድ ትክክለኛ ሊሆን የሚችለው ማለት ነው። አለበለዚያ ከእነዚህ ዘርፎች አንዱን ጥሎ አንዱን አንጠልጥሎ እጓዛለሁ ቢባል ዝሮ ዝሮ የናውጀል ተውሂድ ነው የሚሆነው። እና ወጀለም ጌታ በፈጣሪነቱ ያምኑ ነበር ወለን ሰአልተው ማን ኸለቀ السماوات والارض لا يقولون الله በሚለው አያት እንደተገለጸው ሰማይንና ምድርን የፈጠረው ማን ነው ዝናብ የማወርድላችሁ በቃይን የሚያበቅልላችሁ ለሊትን ቀንን ጨረቃን ፀሐይን የመደበላችሁ ማን ነው ተብሎ በሚጠየቁ ጊዜ አላህ ነው እያሉ ይመልሳሉ ብሎ አልቁርአን ራሱ እንደዚህ ከመሆኑ ጋራ ግን እንደገና በአምልኮ ሲታይ 360 ታውት በካዕባ ዙሪያ ደርድረው እነዛን ሁሉ ሲያመልኩ ይገኙ ነበር የሁሉ ፈጣሪ አላህ ነው ቢሆንም ግን የተለያዩ አማልክቶችን እናመልካለን ይላሉ ለምን ሲሏቸው ይቀርቡና ኢላላህ ዙልፋ እነዚህ አማልክቶች በቀጥታ አላህን ያላሉ ብለን ሳይሆን ያአላህ ወዳጆችና ባለሟሎች ናቸውና ባላቸው ተቀባይነት ወደ ጌታ እንዲያማልዱንና እንዲያቀርቡን በሚል ምክንያት የተለያዩ አማልክቶችን ይደረድሩ ነበር እና ይሄንን አማላጅና ገላጋይ ሸማጋይ በሚል ስም የሚደረደር ነገር ነው አላህ አልቀበልም ብሎ ነብይ ልኮና ቁርአን አውርዶ ያስወገደውና ያስወገደው ማለት ነው። አሁንም ታዲያ ሰዎች በተለያየ ስምና መልኩ ጌታን በፈጣሪነቱ ቢያውቁትም በሌላ መልኩ ግን የጌታን መብት ለተለያዩ ነገሮች እየቆራረሱ በማደል ለምንድነው ሲሏቸው ያአላህ ወዳጆችና ባለሟሎች ናቸውና እንዳጣርቁንና እንዳማልዱን የሚል ሰንካላ ምክንያት ይደረድራሉ። አላህ Subhanahu Wa Ta'ala በቀጥታ እኔን ጌታችሁን ተገዙና ታዘዙ ከዛ በኋላ የምፈልጉት ነገር ከኔ ጠይቁ ነው እንጂ ያለው ሸማጋይና ገላጋይ በሚል ስም የተለያዩ አማልክቶች እንዲደረደሩ አይፈቅድምና አይወድም ማለት ነው። እና ከአላህ በስተቀር እንግዲህ ፈጣሪ መጋቢ የሌለ መሆኑን ያወቃችሁ እንደገና በመብቱ ተቀናቃኝና ተካፋዎች አታድርጉ እናንተ ይህን ያወቃችሁ ያዋቂ አጥፊ አትሁኑ በማለት ያስጠነቅቃል ማለት ነው። ወደዚህ አይነት ተውሂድ ነው እንግዲህ ቁርአን የሚጠራው አበክሮ ማለት ነው። በዚህ መልክ ሰዎች የማይቀበሉና የማይከተሉ የሆነ እንደሆነ የከንቱ ልፋት ነው የሚሆነው። እና ዝም ብለው በስሜታቸውና በልምዳቸው እነሱ የፈለጉትን የተወሰነ ነገር ተቀብለናል ብለው እንደገና ሌላ ያልፈለጉትን ደግሞ ገንጥለው የሚጥሉ ከሆነ አላህ እስልምናን በተሟላ መልኩ ነው እንጂ በከፊል በግማሽ በሩብ በሲሶ መቀበሉ ይበቃቸዋል አላለም። ምድኩሉ ፊስልሚ ነው እንጂ ማለት ነው። እና እንግዲህ ተውሂድን በሚመለከት ባጭሩ እኔ የሁሉም ፈጣሪ እንደመሆኔ እናንተ ደግሞ የኔ ታማኝ ተገዥዎች መሆን አለባችሁ። ይህ የሆነ እንደሆነ ተቅጣትና ተውርደት ልትድኑ ተስፋ ይኖራችኋል ነው የሚለው። ይህ ተተጠበቀ ነው እንግዲህ የመዳን ተስፋ የሚኖረው። ይህ ከተናጋ የመዳን ተስፋ የላቸውም የሰው ልጆች ማለት ነው። وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله እንግዲህ እኔም በሚመለከት ይሄንን ይመስላል አቋሜ ይላል አላህ Subhanahu Wa Ta'ala። የሁላችሁም ፈጣሪ እንደመሆኔ ሁላችሁም ለኔ ብቻ በታማኝነት ማምለክና መገዛት አለባችሁ ብያችኋለሁ። በመለክት የበኩል ከሆነ ደግሞ የምትጠራጠሩት ሊል ነው። አንተማ የሁሉ ፈጣሪ መሆነህን እናውቃለን እናምናለን ግን ችግሩ ካንተ በኩል መልእክት ተልቋል የሚባለው ነገር እውነት ተልቋል ወይስ እንዲሁ ዝም ብሎ ነው የሚል ጥርጣሬ ከሆነ ያስቸግራችሁ ስለሱ ደግሞ የምነግራችሁ ይኖራል ይላል። ወይን ኩንቱም ፊ ረይቢን ሚማ ነዘልና አላ አብዲና በባሪያችን በባለሟላችን በመሐመድ በኩል ባወረርነው መልእክታችን የምትጠራጠሩ የሆናችሁ እንደሆነ እውነት የሰውየ እንደሚለው አላህ መርጦታልና ልቆታል ወይስ እንደው ዝም ብሎ ባፈጨልየነት ራሱን ለመሾም ፈልጎ ነው ብላችሁ ከሆነ የተቸገራችሁት ስለዚህ መጥቂ እኔ ልንገራችሁ ፈቱ ቢሱረቲ ሚምትሊ እሱ ውሸቱን ነው አላህ አልመረጠውምና አላከውም የሚያነበውም ነገር ራሱ የፈጠረው ዜማ ነው የምትሉ ከሆነ እናንተም የሱ ቢጤ አረባዊ ቋንቋ ተናጋሪዎች ናችሁና እሱ የሚያነባቸውንና የሚያቀርባቸውን የመሰሉ የቁርአን መራፎች አቅርቡና ተወዳደሩት ብዙ እንኳን ባትችሉ አንድ ሱራ አምጡና እሱ የሚያነበውን የመሰለ ሱራ በይዘቱም በሂደቱም በቃላቱም በሐሳቡም የተሳካና የተስተካከለ አንድ ምዕራፍ አምጥታችሁ በሱ ተወዳድራችሁ አሸንፉት። የዛ ጊዜ እናንተ ካሸነፋችሁት ውሸተኛ መሆኑ ይጋለጥና ይወድቃል ማለት ነው። ግን ተወዳድራችሁ እሱ 114 አንቀጾች ሲያቀርብ እናንተ አንድ እንኳን የሱን ቁርአን የሚመስል አንድ ሱራ ማቅረብ ካቃታችሁ ይሄ እንግዲህ የሰው ኃይል አለመሆኑን አውቃችሁ መቀበል ይኖርባችኋል ማለት ነው። ወድዑ ሹሃዳአኩም ሚን ዱኒላህ ይሄንን ደግሞ ውድድር በብቃት ለመወጣትና እሱን ለማሸነፍ ከአላህ ሌላ ይረዱናልና ለዚህ ሙከራ ይደግፉናል ብላችሁ የምትጠረጥሯቸውን ሁሉ ጥሯቸውና ጋብዟቸው። ያ አላህን እንዲያትጋብዙት እንጂ ከሱ ውጭ አለ ማንኛውንም ኃይል ሁሉ የሙሐመድን ቁርአን የመሰለ አምጡና ተወዳደሩ ተብለናልና ሁላችሁም ባላቅማችሁኑ ቶሎ ተባበሩን ብላችሁ ሰዎችንም ጅኖችንም መላእክቶችንም ሌሎችንም ካሉ የሚረዷችሁን ኃይሎች ሁሉ አሰባስቡና አስተባብሩ ንኩንቱም ሷዲቂን በአባባላችሁ እነተኞች ከሆናችሁ ይላል። እንግዲህ እነሱ ለማምታታትና ለማወናበድ ወለው ሽና ለቁላ ሚትላ ሀዳ ይሉ ነበር። እኛም እንደሱ ለማወናበድ ብንፈልግ ኑሮ እሱ ቁርአን ነው ይያለ የሚቀባጥረውን አይነት ነገር እኛም ለማምጣትና ለማስመሰል እንችል ነበር። ዳሩ ግን እኛ አወናባጆች አይደለንም እንደሱ አንሆንም እያሉ ራሳቸውን ይቆፍሱ ነበር ማለት ነው። የዛ ጊዜ ያልተማረው ደካማው ህዝብ ሁነት እየመሰለው ሁነትም የሰውዬ አታላይ ነው መሰለ የሚል ጥርጣሬ ላይ ይጥሉት ነበርና እናንተ ከሱ የማታንሱ እንዳውም የምትሻሉ እንደሆናችሁ ትናገራላችሁ። በዚያ አነጋገራችሁ ትክክለኞችና እርግጠኞች ከሆናችሁ ሙሉ በሙሉ ሳይሆን የሱን ቁርአን የመሰለ አንድ ምዕራፍ አቅርቡና የነን ለማቅረብ ደግሞ ትኬታ ማነፍ በራሳችሁ ጉልበት ብቻ ሳይሆን የተለያዩ የሚረዷችሁና የሚደግፋችሁ ኃይሎችን ጋብዙና በሁሉም ርብርቦሽ የን ቁርአን የመሰለ አንድ ምዕራፍ አቅርቡና አሸንፉት። የዛ ጊዜ ከተቸነፈ ወደትም እሱ ያላ መልእክተኛ አይደለም ብላችሁ ትገላገላላችሁ። እናንተ ከተቸነፋችሁ ግን ሰው ሁሉ ሲያበቃ እንግዲህ በዛ ዓለም ያለን ፍጥረታት ሁሉ አንድ ሰው ብቻ በግል በተፈጥሮ ችሎታው ሊያቸንፍ አይችልም ያአላህ ኃይል ካልተጨመረበት በስተቀር ማለት ነው። ስለዚህ አላህ ልቦት ነው ትሉና የሁሉ ተረባርቦ የሚያቀተው ከሆነ ታምናላችሁ ወይም ታሸነፋችሁ እናንተ ወነተኞች መሆናችሁን ታረጋግጣላችሁና በዚህ መልክ ችግራችሁን ልትፈቱ ትችላላችሁ ይላል ማለት ነው። እና ከዚህ ውጪ መሆን አትችሉ ማለት ነው። ሰው እንግዲህ ይገሌው ውሸታም ነው እኔ ትክክለኛ ነኝ ካለ እሱ ትክክለኛ መሆኑንና ተቃዋሚው ውሸታም መሆኑን ማረጋገጥ አለበት እንጂ እንደው በባዶ ቃላት ብቻ ሰውን መዝለፍና መንቀፍ በቂ ሊሆን አይችልም ማለት ነው። ይሄም እንግዲህ መብት ሰጣቸው አላህ Subhanahu Wa Ta'ala ከኔ ከጌታችን የበለጠ ነጋሪና አስተማሪ የለም እኔ ነግራችኋለሁኝ በማለት በኃይል ቃል ሳይጠቀም ለሰው ልጆች መብት መስጠቱ ነው ይሄ ማለት ነው። ካፊር መሆናቸውን መሰሳታቸውን ይያወቀ እንኳን የሰው ልጅ ባመለካከቱ የሚችለውን ያህል መሄድ መብቱ ነው። ተመራምሮ መረጃዎችን አሰባስቦ የሚፈልገውን ሁሉ አድርጎ እውነቱ መድረስ ይችላል እንጂ እኔው ቀላለሁኝ ብዬ አላፍ ነው በኔ ደረጃ እንኳን ቢሆን ማለት ነው። የሰው ልጅን ኩብርነት የተሳሳተ ከመሆኑ ጋር እንኳን ያመለክታል ማለት ነው። በአሁኑ ዘመን የአመለካከት ንጽነት እንደሚባለው ማለት ነው። ሁሉም ነገር ከአላህ የበለጠ ወይም ከቁርአን የተሻለ ለሰው ልጆች መመሪያ የሌለ መሆኑን ያረጋግጣል ማለት ነው። አላህ እንግዲህ Subhanahu Wa Ta'ala እውነትንና ውሸትን ትክክለኞችንና ስህተተኞችን ከሱ የበለጠ ማንንም የሚያቀልም እናንተ ውሸታሞች ናችሁ አወናባጆች ናችሁ ብሎ በመዝለፍና በመንቀፍ እነሱን በመወረፍ ሳይሆን እናንተ እንደምትሉት እውነተኞች ልትሆኑ የምትችሉ ከሆነ መብቱን ሰጥቻቸዋለሁ እንዳውም የእናንተን አቋም የሚደግፍና ለውጤት የሚያበቃችሁን ኃይል ሁሉ አስተባብሩና አዲማችሁ ተወዳደሩትና በውድድር አሸንፉ ብሎ ስልጣን ሰጣቸው ማለት ነው። የሁሉ መብት ተሰጥቷቸው ሲያበቃ ግን ሳይችሉ በሚቀሩበት ጊዜ እነሱ ደግሞ ስተታቸውን አውቀው ተገደው ሳይሆን ነገሩ የማያሰድ መሆኑን አምነውበትና ተስማምተው እንዲመለሱ ለማድረግ ነው ማለት ነው። ይህንን እንግዲህ እንዲያደርጉ አላህ Subhanahu Wa Ta'ala ጋበዛቸው ፈቀደላቸውም ማለት ነው። ግን ይሄ ነገር ቢሞክሩ እንደማይሳካላቸው ያውቃል። ፈይለም ተፋሉ ይህንን አሁን የተሰጣችሁን እድል መጠቀም ሳትችሉ ብትቀሩ ለመስራት ባትፈልጉ ወለን ተፋሉ አትሰሩትምና አለ። ለነገሩ ያው ለእናንተ መብት መስጠት እንጂ እናንተ የፈለገውን ኃይል ብታስተባብሩም ይህንን ቁርአን የሚመስልና የሚተካ ነገር እንደማታመጡ በእርግጠኝነት አውቃለሁ። እያወቅኩም ታዲያ ስሩ ሞክሩላችኋለሁ መብታችሁን ለመጠበቅ አለ ማለት ነው። ይህንን ታዲያ የማታደርጉ የሆነ እንደሆነ ውድድርስ ማድረግ አንችልም። ቢሆንም ግን እኛ እሱን አንቀበልም ውሸታም ነው ብለን ከመወንጀልም አንቆጠብም የምትሉ ከሆነ ይህ እንግዲህ የጦንቻና የደራ ጉዳይ ሊሆን ነው ማለት ነው። ይህ ከሆነ ደግሞ በኃይልም አልሰነፍምና ፈተቁና ረለቲ ወቁዙሃ الناس والحجاره ማከታታዋ ወይም ማገዶዋ ሰዎችና ድንጋዎች የሆኑላትን እሳት ተጠንቀቁ እላቸዋለሁ ጀሃነምን ማለቱ ነው። እንግዲህ ለኃይለኛ ቅጣት ነውና ልክ የሚያገባው እናንተ በተሰጣችሁ መብት ሳትጠቀሙ ቀርታችሁ በድርቅናና በደራ እንሄዳለን የምትሉ የሆነ እንደሆነ ጀሃነምን አዘጋጅቻላችኋለሁ። ይህች ጀሃነም ደግሞ እንደዚህ እንደ ዱንያ ሳት እንጨትና ወይም የተለያዩ ፈሳሾች ሳይሆን የምትመገበው ሰዎችንና ለዛ ለሷ ደግሞ ማጋነኛ የሆነ ልዩ ድንጋይ ብቻ ነው የምትበላው ይላል። ክብሪት የሚባል ድንጋይ አለ። እሷን እንደዚህ የሚያጉር በሚጣልበት ጊዜ አንደ የግዋ አድርጎ ያግማታል። ከዛ በኋላ ሰዎች ይጨመራሉ ማለት ነው። እንደዛ አይነት ሰዓት የተዘጋጀ መሆኑን አውቃችሁ ተጠንቀቁ ይላል። ወዒደት ለልካፊሪን የዚች አይነቷ እሳት ደግሞ ለእናንተ ቢጤዎች ከሃዲ ለሆኑ ህዝቦች ነው የተዘጋጀችውና በዚህ አይነት ቅጣት እንዳልቀበላችሁ ከወዲሁ ብታውቁና ብትጠነቀቁ ይሻላችኋል ነው የሚለው። በእነዚህ በጥቂት አያቶች እንግዲህ አላህ ሱብሃነሁ ወተዓላ አበክሮ ሊነግረንና ሊያስተምረን የፈለገው ነገር ቢኖር የሰው ልጆች ሁላቸውም ፈጣሪያቸውን በብቸኝነት እንዲያመልኩና የሱን ፍቃድ እንዲያከብሩ እና ይሄን ደግሞ የሆነበት ምክንያቱ እሱ ሁላቸውንም የፈጠራቸውና ያስገኛቸው በዚህ ምድር ላይ እንዲኖሩ ያመቻቸላቸው መሬትን የደለደለ ሰማይን ከበላያቸው ያስቀመጠ ዝናብን የሚያወርድ በቃይን የሚያበቅልላቸው ከዛም ደግሞ እንደገና የተለያዩ ፍላጎታቸውን ሁሉ የሚያሟላላቸው መሆኑን ገልጾ ይህን ሁሉ ለሚያደርግላችሁ ጌታ እናንተም ደግሞ ታማኞችና ተገዦች መሆን አለባችሁ እንጂ እሱን ጨርሳችሁ መካድም ሆነ ወይም ደግሞ በሱ ሌላ የማይረቡ ነገሮችን ሁሉ ማጋራትና መደርደር አይፈቀድምና ይህንን ወቁና ተጠንቀቁ በማለት መጀመሪያ ተውሂድን መሰረት አለ። ከዛ በኋላ አንተ እንኳን የሁሉ ፈጣሪና መጋቢ መሆንህን እናውቃለን፣ ችግሩ ግን መልእክተኛ ነን ይያሉ ከኛ መካከል የሚነሱትና የተለያዩ ዜማዎች ያነበቡ ቁርአን ወረደልን የሚሉ ሰዎች ናቸው ያስቸገሩን የምትሉ ከሆነ ደግሞ ለነዚህም መፍትሁ እነሱ ውሸታምና ሁነታም ለመሆናቸው ለምን አትወዳደሯቸው? እነሱ ነብይ ነን ብለው አንድ ነገር ሲያመጡ እነሱ ያመጡትን ነገር እናንተም በተመሳሳይ መልኩ ለማቅረብ ከቻላችሁ ሁነትም እነሱ አወናባጆች ናቸው ማለት ነው። ግን የሰው ልጆች በተፈጥሮ ችሎታቸው ከሚያደርጉት ውጭ የሆነ ነገር ካመጡ አንዱ ግለሰብ ብዙዎቻችሁ ተረባርባችሁ ልታደርጉት የማትችሉትን ነገር ካደረገ እንዳለው ከጀርባው ሌላ ኃይል አለበት ማለት ነው፣ የኔ መልእክተኛ መሆኑ ነው። የዛ ጊዜ ደግሞ በመልእክተኝነቱ አላህ አንድን ሰው ከመረጠው ለምን እንዴት አይባልምና ከፍጥረታቱ የፈለገውን ቢመርጥም ተቀብላችሁ መከተል አለባችሁ እንጂ በመቀኝነትና ባልበለጥነት እሱ ከማን ተሽሎ ነው በማለት አተካራ መፍጠር የለባችሁም። ይህንን እንግዲህ ውድድሩን ለማድረግ የምትፈልጉ ከሆነ ሙሉ በሙሉ እንኳ ሳይሆን አንዲት ሱራ ወይም አንዲት ምዕራፍ ማምጣት ትችላላችሁ ነው የሚለው። በሌላው አያት ኩለይን ኢጅተማዕት ልኢንሱ ወልጅኑ አላ አየት ቢሚትሊ ሀዘ ልቁርአን ላየቱነ ቢሚትሊህ ወለው ካነ ባዕዱሁም ሊባዕድን ዞሂራ እንዳለው ሰዎችም ሆነ አጋንንቶች ይህንን ቁርአን የመሰለ ነገር ለማምጣት ቢሞክሩ አንዱ ለሌላው ያልተቆጠበ ድጋፍ ይሰጥና ቢረባረብም ጭራሽ ይህን ቁርአን የመሰለ ማምጣት አይችሉም ብሎ እንዳረጋገጠው ሁሉ ይህንን እንግዲህ የማይችሉ መሆናቸው ከተረጋገጠባቸው መሸነፋቸውን አምነው መቀበልና መከተል ይኖርባቸዋል። ይህ ሳይሆን ቀርቶ ግን ምንም ቢበልጠንና ቢያሸንፈንም እኛ ለሱ አናምንም በሱ ፍቃድ አንመራም የሚሉ ከሆነ ይህ እንግዲህ የህጋዊ ክርክር መሆኑ ቀርቶ የጦንቻና የኃይል የደራ ጉዳይ ሆነ ማለት ነው። ይህ ከሆነ ደግሞ በደራም በኩል አላህና መልእክተኛው አይሸነፉምና ለእንዲህ አይነቶቹ ትቢተኞች ልክ የምታገባ የጀሃነም እሳት አዘጋጅቻለሁኝ። ይህች እሳት ደግሞ እንደ ዱንያ እሳት እንጨትና የተለያዩ ፈሳሾችን አይደለም የምትመገበው፣ በቀጥታ የሰው ልጆችንና ክብሪት የሚባልን ድንጋይ ነው የምመግባት ወይም ደግሞ ሰዎች የሚያመልኳቸውን የተለያዩ ከድንጋይ የተሰሩ ጣዖታትና ጽላቶችን ማለት ነው። ለዛ የተዘጋጀው እሳት እንዳያጋጥማችሁ ከወዲሁ ተጠንቀቁ በማለት አስጠነቀቀ ማለት ነው። ይህች የጀሃነም እሳት ደግሞ መጀመሪያውንም የተፈጠረችውና የተዘጋጀችው ለካፊሮች ለካሃዲዎች ነው፣ የጌታቸውን ፍቃድ ለማያከብሩና በነቢዮች ለማይመሩ ነውና ይህ አይነት ቅጣት እንዳይደርስባችሁ ተጠንቀቁ በማለት አጠቃለለ ጥሪውን ማለት ነው። ከዚህ በኋላ እንግዲህ ለካዲዎቹና ለአመጸኞቹ አደገኛ እሳት የተዘጋጀ መሆኑ ሲገለጥ በአንጻሩ ደግሞ ለአመኞቹ ምን አይነት ወረታ እንደሚኖራቸው ማወቅ ይፈልጋልና ሰው እነዛን ደግሞ በማስመልከት በሚከተለው አያት ይገልጻቸዋል ማለት ነው። وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار كلما رزقوا منها من ثمرة رزقا قالوا هذا الذي رزقنا من قبل وأتوا به متشابها ولهم فيها أزواج مطهرة وهم فيها خالدون. وبشر الذين آمنوا وعملوا الصالحات قدم سيلنجري إن بيعملوا بتستعجوا من مريع مسارت يعملونا እንደገና ደግሞ እምነታቸውን ወደ ተግባር በመለወጥ መልካሙን ሁሉ የሰሩ የሆኑትን ባሮችን አብስርልኝ አስደስትልኝ ያ መሐመድ ይላል። በምንድነው የሚያበስሯቸው? አንለሁም ጀናቲን ለነሱ አትክልታማ የሆኑ የደስታና የፍስሃ አገሮች የተዘጋጁላቸው መሆኑን ንገራቸውና አብስራቸው ይላል። ተጅሪ ሚን ታህቲሃ አልአንሃር ከነዛ ከአትክልታማ አገሮቻቸው ከህንጻዎችና ከዛፎቹ ስር የተለያዩ ጅረቶች ወይም ፈሳሽ ወንዞች የሚሰራጩባቸው የሆኑ ይላል። የተለያዩ የጣፋጭ መጠጥ አይነቶች ሁሉ ልክ አላህ Subhanahu Wa Ta'ala በቁጥራው ያለ ቧንቧው ያለ ቦይ በተለያየ አቅጣጫ የሚያሰራጭባቸው የሆኑ እጅግ የተዋቡና የተስተካከሉ ያማሩ አገሮች ተዘጋጅተውላቸዋል እንዲህ አይነቶቹ ባሮቼ ነው የሚለው። ኩለማሩ ዚቁሚና ከዛይ ከጀነት ሲሳይ በተለገሱ ቁጥር እነዚህ አማኞች ምን ተመረጥም እዛ ጀነት ውስጥ ገብተው ጀነት ካፈራያቸውና ካበቀለቻቸው አትክልቶችና የተለያዩ ጣፋጭ ምግቦች በተለገሱና በተቸሩ ቁጥር ይላል ሪዝቃ አንድን ምግብ በቀረበላቸው ቁጥር قالوا هذا الذي رزقنا من قبل ካን ቀደም የተሰጠነው ወይም የተመገብነው አይደለም እንደ በማለት ሐሳብ ይሰነዝራሉ ይላል። የጀነት ምግብ እንግዲህ አይነቱ ከመብዛቱ የተነሳ ባንዱ ከለር የተለያየ ጣዕምና ማዓዛ ያለው ምግብ ነው የሚቀርብላቸው ማለት ነው። እና ቀደም ሲል የተሰጣቸው ምግብ እንደገና ሌላ ቅያሬ በሚመጣ ጊዜ የቅድሙ ደግሞ የመጣ ይመስላቸውና ቅድም የበላ ነው አይደለም እንደ ደግሞ እንደገና እንዴት መጣ ይላሉ ቸኩለው ማለት ነው። ይህ ጊዜ አስተናጋጆቹ መላእክት ወይ ሙልዳን የሚባሉት ዙቂ አብደላህ ይለዋል። መጀመሪያ አስተያየት ከመስጠት በፊት ቀመሰው መልኩ መስሎብ ነው እንጂ ጣሙ ሌላ ሊሆን ይችላል ይለዋል ማለት ነው። ወኡቱ ቢሂ ሙተሻቢሃ እና ቀደም ሲል የተሰጠነው ምግብ ነው ብለው የተናገሩት በመልኩ ተመሳሳይ ሆኖ ስለተቀረበላቸው ነው። በአንድ መልክ የተለያየ ፍጹም የተራራቀ የሆነ ማዓዛና ጣዕም ያለው ምግብ ይቀርብላቸዋል ማለት ነው። እነሱ ግን መልኩ የፊተኛውን መስሎ ስለታያቸው የቅድሙ አይነት ምግብ መጣ ብለው ይናገራሉ። በአስተናጋጆች ግን ሌላ ምግብ እንደሆነ ይገለጥላቸዋል። እንደ ተባለውም ሲቀምሱት ሌላ ሆኖ ይገኛል ማለት ነው። ወለውም ፊያ አዝዋጁ ሙጣሃራ እና እንግዲህ የምግቡ አይነት ከበዛቱና ከአይነቱ መበረከት የተነሳ የሚያደናግር ቀደም ሲል የበላነው መልሶ መጣ የሚያሰኝ ነው ማለት ነው። አንድ ሁለት ሶስት ተብሎ የሚቆጠር ሳይሆን እልቆ መሳፍርት የሌለው ለተመልካቹ የሚያፈዝ የሚያደነግዝ አይነት ነው ማለት ነው። የዛ አይነት ምግብ እንግዲህ ከተቸራቸው በኋላ ሳይያልቅ ሳይደቅ ሁሉ ግዜ ዘላለም ይቀጥላል። ይሄንን ይበላሉ፣ ይጠጣሉ፣ ይደሰታሉ። ከዛ በኋላ ደግሞ አንድ ሰው እንደ ልቡ ከበላ ከጠጣ የህይወት ጓደኛ ያስፈልገዋልና ተቃራኒ ጾታ ወንድ ከሆነ ሴት፣ ሴት ከሆነ ወንድ ያስተኛታል ማለት ነው። የፈለገው ሀብታም ባለጸጋ ባለስልጣን ቢሆን ተቃራኒ ጾታ ከጎኑ ከሌለ ወይም ይዳር ጓደኛ ደስታው አይሟላለትም ማለት ነው። ለዛ ደግሞ ደስታቸውን ለማሟላት ሲል አላህ Subhanahu Wa Ta'ala የነሱ አጣማጆች ወይም ጓደኛዎች ደግሞ ይፈጥርና ያዘጋጅላቸዋል ይላል። በዛ በጀነት ውስጥ ለነዚህ ለአማኞችና ለመልካም ሰሪዎች አዝዋጁ ሙጣሃራ ንጹሃን የሆኑ ባለቤቶች ይኖሯቸዋል ይላል። እና ንጹሃን የሆኑ ማለት በውስጥም ሆነ በላይም ምንም አይነት እንከንና ጉድለት የሌለባቸው ፍጹም ንጹህ የሆኑ ባለቤቶች ይኖሯቸዋል ይላል። እንደ ዱንያ ሴቶች ሳይሆኑ ማለት ነው። የዱንያ ሴቶች የፈለገው ያህል ቆንጆ ውብ ቢባሉ የተለያየ ተፈጥሯዊ ድክመት አለባቸው ማለት ነው። እንደ ሽንት ያለ፣ እንደ ደም ያለ፣ እንደ ንፍጥ ያለ ምራቅ የመሳሰሉ ነገሮች ይወጣቸዋል። እንደዛ አይደሉም የጀነት ሴቶች፣ ፍጹም ንጹሃን ናቸው። አንድ ነገር አስቀያሚ ነገር ከሰውነታቸው የማይወጣባቸው ናቸው ማለት ነው። ይህን ሲባል በወንዶቹም እንደዛው ነው፣ ምንም ነገር አይወጣባቸውም ማለት ነው። የጀነት ሰው ይበላል ይጠጣል፣ እንደ ዱንያ ግን የሽንት የቁሻሻ የተለያዩ ነገሮች መውጣት አይከተለውም። የበላው ምግብ በግሳትና በላበት ብቻ ነው የሚወጣው። ላበቱም ደግሞ ጠረን ሆኖ የሚያስቀይም ሚገባ ሳይሆን ልክ እንደ ምስክ የሚጣፍጥ ራሱ እንደገና ጸጋ የሆነ ነው የሚሆነው ማለት ነው። የዛ አይነት እንግዲህ ባለቤቶች እንዲጣመሩአቸው ይደረጋል ይላል። በውስጥም ደግሞ እንደዛው ነው። የዱንያ ሴቶች ምናልባት መልከኛ ውብ ቢሆኑም እንኳን ጸባያቸው ምናልባት ግርጭርጭ ከሆኑ ባለቤቶቻቸውን የሚያበሳጩ ይሆናሉ ማለት ነው። የአኺራ ሴቶች ደግሞ በጣም ባለቤቶቻቸውን አክባሪዎችና አፍቃሪዎች ናቸው። ዑሩበን አትራባ እንዳለው ማለት ነው። እና እያንዳንዷ ሴት ከሷ ባል የተሻለ አላህ ጭራሽ ፈጥሮ የማያውቅ ይመስላታል። በዚህ መልክ ነው የምታምነው። እና ሌላን እንኳን የመናቅና እሱን የማዋረድ ሁኔታ ቀርቶ እንዲያውም የእሱ አይነት ነገር ጭርስ እንዳልተፈጠረ በማመን ለእሱ ያላት አክብሮት እጅግ የላቀና የከበደ ነው የሚሆነው ነው የሚለው። እና ይህን አይነት እንግዲህ ጸጋ የተሰጠው ሰው እድሉ የተሟላ እንደሚሆን ነው። ከዚህ በኋላ እንግዲህ የሚበላው የሚጠጣው የሚለበሰው የሚጌጠው እንደገና ደግሞ የትዳር ጓደኛ የተዋበና የተስተካከለ ከሆነ በኋላ ሰው ምንድን ነው የሚመኘው? እድሜው እንዳያጥርበት ብቻ ነው፣ ይህን ነገር ላለማጣት ማለት ነው። በዚህ በኩል ደግሞ ስጋት እንዳይመጣ ወሁም ፊሃ ኻሊዱን፣ ይህን ሁሉ እድል ካገኙ በኋላ ደግሞ በዛ በጀነት ውስጥ ለዘላለም ነዋሪዎችና ዘውታሪዎች ይሆናሉ እንጂ እንደ ዱንያ አንድ ሰሞን ተደስተውና ተብለጭልጨው እንደገና የሚረግፍ የመስከረም አበባ አይደለም እድላቸው ማለት ነው። ለዘላለም ወጣቶች ባለጸጋዎች እንደገና ደስተኞች ሆነው ሁልጊዜ ይኖራሉ እንጂ እንደ ዱንያ በማርጀት በመታመም በመሞት በተለያዩ ነገሮች እድላቸው አይቆላሽባቸውምና በዚህ መልክ ነው ወዳጆችን የማስተናግዳቸው በማለት ሁለቱንም ቡድኖች እንግዲህ ወደፊት የሚጠብቃቸውን ነገር ባጭሩ አስቀምጠው ማለት ነው። የፊተኞቹ እንግዲህ የጀሃነም ማገዶ ሆነው ለዘላለም ሲቀጥሉ፣ እነኞቹ ደግሞ በዚህ በተሟላና በተስተካከለ ህይወት ውስጥ ዘላለም ይቀጥላሉ ተብሏል። እና እነዚህን ሁለቱን ውጤት እንግዲህ ያወቀ ሰው ከየትኛው ጋራ እንደሚሰለፍ ምርጫው ለራሱ ተትቶለታልና ይህንን ይወቁ የሰው ልጆች በማለት በቀጥታ እንግዲህ የኢማንንና የኩፍርን ሁኔታ በማያሻማ መልኩ ያስቀምጠዋል ማለት ነው። እዚህ ላይ እንግዲህ ማንኛውም ሰው ለካሃዲዎች በክህደታቸው ምን እንደተደገሰላቸው፣ ለአማኞችም በእምነታቸው ምን እንደተዘጋጀላቸው ሲያስብና ሲያስተውል ከየትኛው ጋር መወገን እንደሚገባው መገመቱ አያዳግትም። ዳሩ ግን አንድ ነገር በስሜት ብቻ መከተሉ በቂ አይሆንምና ካሃዲዎች ለዚህ አይነት ውድቀት የሚያበቃቸው ክህደት ምን ይመስላል? ክህደት ማለት ምንድን ነው ለመሆኑ? አማኞች ደግሞ በእምነታቸውና በመልካም ስራቸው የአይነት እድል ያገኛሉ ሲባል እምነት የሚባለው ነገር ምን ይመስላል? መልካም ስራ እንዴት ነው የሚለውን ነገር ጠለቅ ብለን መመልከትና ማስተዋል ይገባል ማለት ነው። ክህደት የሚባለው ነገር ብዙ ዘርፍ ይኖረዋል። በመጀመሪያ ደረጃ ፈጣሪ መኖሩን ጨርሶ መካድ ማለት ይሆናል። በሁለተኛ ደረጃ ግን መኖሩን ቢያውቅና ቢያምንም የእሱን መብት መካድም እንደዛው ክህደት ይባላል ማለት ነው። ፈጣሪ አለ ግን ቢኖርም እኔ ለእሱም አደርግለት ነገር የለም ካለ መኖሩን ብቻ መቀበሉ አማኝ ያደርገውም ያው ክህደት ውስጥ ነው ማለት ነው። እንደገና ደግሞ መብቱንም በከፊል ተቀብሎ በከፊል የሚተው ከሆነ እንደዛው ነው። ሙሉ በሙሉ ጌታ የሚፈልግበትን ነገር ያሟላ እንደሆነ አማኝ ይሆናል። ግን በከፊል ተቀብሎ በከፊል የተወ እንደሆነ ባመነበት በልኩ እንኳ ጀምሯል ቢባልም በካደው በኩል አሁንም ከሃዲ መሆኑ አይቀርምና ቁርአን ካዘዘውና ከደነገገው አንድ ነገር እንኳን ከተጠራጠረ ወይም ከካደ አንድ ሰው ከክህደት እንደማይወጣ ነው፣ ያንን እስካላስተካከለ ድረስ ማለት ነው። ስለዚህ እንግዲህ ክህደት በተለያየ መልኩ ሊመጣ ይችላል ወደኛም ማለት ነው። ሙሉ በሙሉ አማኞች ነን ወይ? ከክህደት ድነናል ወይ ብለን ራሳችንን መጠየቅና መገምገም ይኖርብናል ሁልጊዜ። አለበለዚያ ከሃዲ ሲባል እንደው አሻግረን እነገሌን ማለቱ ነው እያልን ይሄድን እንደሆነ ሳናቀው እኛም ክህደቱ ካምፕ ውስጥ ልንገኝ እንችላለንና ይህን መጠንቀቅ ያስፈልጋል ማለት ነው። እንደገና አማኞች በሚባልበት ጊዜ ደግሞ እምነታችን ምን ያህል የተሟላና የተስተካከለ ነው ብለን ራሳችንን መጠየቅ አለብን። እንግዲህ እምነት የሚባለው ነገር መሰረታዊ የሆኑ ነጥቦች 6 ናቸው። ያው እንደታወቀው በአላህ እንደገና በኩቱቦቹ በሩሱሎቹ በመላእክቶቹ በመጨረሻ ቀን በቀደር ማመን የሚባሉት ዋና መሰረቶቹ ናቸው። ከነዚህ ጋራ የሚዛመዱ ደግሞ ብዙ በብዙ መቶ የሚቆጠሩ የእምነት ነጥቦች ይኖራሉ በቁርአንና በሐዲስ የተዘረዘሩ ማለት ነው። እንደዛን ሁሉ ሳንጠራጠር በሙሉ ልቦና ተቀብለን ከሆነ ነው አማኞች ልንሆን የምንችለው ማለት ነው። አለበለዚያ የተወሰነ ነገር ስለተቀበልን እንደገና ሌላውን የምንክድና የምናስተባብል ከሆነ አሁንም አማኝ ከሚለው እንዲያልገባን ስለሚቆጠር እምነታችንን በተሟላ መልኩ በተለምዶ ሳይሆን ገሌ ሙእሚን ነው ይባላል። እንዴት በሚባልበት ጊዜ ሶላቱን ተባይለም የተወሰነ ከመቶ አንድ ነገር ስለሰራ እንደ ትልቅ ነገር ተደርጎ መታየት የለበትም ማለት ነው። በትክክል አላህ የሚፈልገውን ሁሉ ነገር ወይም አላህ ያዘዘውን ነገር ሁሉ ተቀብሏል ማለት ነው ሙእሚን ነው ሲባል። አለበለዚያ በግማሽ አምኖ በግማሽ የሚክድ የሆነ እንደሆነ ፊተኛው ካምብ ነው እንጂ የሚገባው አማኝ ነው ሊባል አይቻልም ማለት ነው። እና ቢያንስ እንግዲህ አርካን ኢማንን መሰረቶቹን ማሟላቱን ማረጋገጥ አለበት። ከዛ በኋላ በተወሰነ ደረጃ ምናልባት ድክመት እንኳን ቢያሳይ አላህ ፍቃዱ ከሆነ ሊጠግነውና ሊደግፈው ይችል ይሆናል። መሰረቱን ካላሟላ ግን አማኝ የሚለው ክልል ውስጥ አይገባም መጀመሪያውኑ ማለት ነው። ወአሚሉ ሷሊሃት የሚለውም ደግሞ በጣም በብዙ መቶ የሚቆጠሩ መልካም ስራዎች አሉ በቁርአንና በሐዲስ የተነገሩ። ከነዛ ግን ዋናና መሰረቱ አርካን ኢስላም ነው። አርካን ኢስላም ሸሃደተይን፣ ከዛ ኢቃሙ ሶላት፣ ኢታኡ ዘካት፣ ሶም ረመዳን፣ ሐጅ በይቲላህ ሐራም የሚባሉት ዋናዎቹና መደቦቹ ናቸው። እነዚህ ሳይሟሉ አመለን ሷሊህ ሰራውኝ ለማለት አይቻልም። ማለትም እነዚህን ለማድረግ እየቻለ የሚያጓድል ከሆነ መልካም ስራዎችን አልሰራም ማለት ነው። ሰዎች ግን አሁንም መልካም ስራ የሚለውን ነገር በተለምዶ ዝም ብለው ቁም ነገሩን አላህ ክብየትና ትኩረት የሰጠውን ነገር ወደ ጎን በማድረግ የተወሰኑ ጥቅቅል ነገሮችን በመስራታቸው ብቻ መልካም የሰራን የሚመስላቸው አሉ። ለምሳሌ በተለምዶ ሙስሊም ነን እያሉ ሶላት የማይሰግዱ ሰዎች አሉ፣ ዘካ የማይከፍሉ ሰዎች አሉ። እንደዚህ ከመሆናቸው ጋራ ግን ሶላትን ባይሰግዱ አንድ ጥቅቅል ምጽዋት በሳንቲም ደረጃ ለሚስኪን የሰጡ እንደሆነ መልካም ሰራዊ ብለው የሚቆራሩና የሚቆፈሱ አሉ። ዘካቸውን ሳይከፍሉ የተወሰኑ ሳንቲሞች ብቻ ስለሰጡ ማለት ነው። ሶላታቸውን ሳይሰግዱ ደግሞ የተወሰነ አንዳንድ ቃላቶችን የእስልምና ቃላቶችን ስለተናገሩ ብቻ ሙስሊሞች ነን እና ትክክለኞች ነን የሚሉ አሉ ማለት ነው። ያ አይደለም። አቅማቸው እስከፈቀደ ድረስ